وأصلي وأسلم على نبينا محمد وعلى آله وصحبه أجمعين. أما بعد، ዛሬ እሁድ ነው፣ በየአይነቱ ነው ደርሳችን። አንድ ትልቅ ሐዲስ አለ፣ እሱ መዘርዘር ዛሬ ፈልጋለሁ። ትናንትና አውቄ ያስቀረሁት ሐዲስ ነው። ትናንትና ቅዳሜ ሰብዓቱን ብለን እንነጋገር ነበር፣ ብዙ ነገር ተናግረናል። ሰባት ነገሮች ሰባት ሰባት ሰባት እያልን አንድ ሐዲስ ነበር፣ በጣም ትልቅ ሐዲስ ነው። እሱ አውቄ ለዛሬ ምክንያቱም አንድ ፔሪየድ የሚወስድ ሐዲስ ነው። የአስር ደቂቃ ምናምን አይደለም። ያኒ ዛሬ ደርሳችን በዚህ ሐዲስ ብቻ ነው። በጣም በጣም ደስ የሚል ሐዲስና ብዙ ዑለማዎቹ በመጽሐፋቸው በዝርዝር የተናገሩት ሐዲስ ስለሆነ እስቲ እሱ እናገር። እኔ አስታውሳለሁ ከአምስት ዓመት በፊት ነው መሰለኝ ይህን ሐዲስ በደንብ በዝርዝር ፈስሬው ነበር። አሁን ግን ወረፋው ስለመጣ ጊዜው ስለመጣ እሱን ረግጬ ለመሄድ አልፈልግም እና ብዙ ጠባይና ብዙ ዲሲፕሊን የያዘ ሐዲስ ነው እላለሁ ኢንሻአላህ። እሺ፣ ከዛ በፊት ግን እስቲ ሶስት ጥያቄ ጠይቁና ሰዎቹ ስብስብ ሲሉ ሐዲሱን እጀምራለሁ ኢንሻአላህ። ሶስት ጥያቄ እናስተናግድ አሁን። بسم الله بلونا مايكو سادو اي قطياكي كزو هلا ودا تمرتاش نهدا لن اوكي في اللاغو تاتشن بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته. أستاذ جنتي يا كم عندنا إمام هونو مالنا إمام هونو يا سجدة فاتيا كتر سبوا على للاس فاي كران للاس فرا بمي كرا بسات تساساتا كتساساتا بوا على ያንን ሱራ ትቶ ሌላ ሱራ ቀራ እና መጨረሻ ላይ ግን ይሄ ነገር ትክክል ነው ወይስ አይደለም? መጨረሻ ላይ እሺ ወንድሞች፣ ጥያቄው በከፊሉ ገብቶኛል። ኢንሻአላህ የጨረሰ ይመስለኛል። ፍላጎታችን ጀነት ነው። አላ ኩል ሐል አንድ ኢማም ሆኖ ሲያሰግድ ሱረቱል ፋቲሃ ቀርቶ በሱራው ከተሳሳተ እሱን ትቶ ወደ ሌላ ሱራ ከሄደ ቢሄድም ባይሄድም ወደ ሌላ ሱራ ምንድነው የምንለው? ስህተቱ በሱረቱል ፋቲሃ ከሆነ ነው ችግር። ሱረቱል ፋቲሃ አንድ ቃል ወይም አንድ አረፍተ ነገር ብትሳሳት ሰላቱ ይፈርሳል። ወንድሞች ሱረቱል ፋቲሃ በተለይ የተሳሳትከው ትርጉም የሚቀይር ከሆነ ኸላስ ሰላቱ ይበላሻል። በሱራ ግን መጀመሪያ በመሀከል ጠፋበት፣ አያው ጠፋበት ወይም ተሳሳተ፣ አላሁ አክበር ብሎ ወደ ርኩዕ ይወርዳል። ይህ ነው ብዙ አኢሞች የሚያደርጉት። ስለዚህ በሌላ ሱራ መሄዱ ወንጀል አይደለም፣ ኩሉ ቁርአን ነው። ግን እንትኑ ሰላቱ አይፈርስም። ላኪን ተረከል አውላ የሚመረጠው ነገር ተወንላለን እንሻ አላህ። ማይክ ፍሪ። السلام عليكم ورحمة الله تعالى وبركاته. أستاذ جنيتي ياكي نبيوچن بتملكته لمثاليه هود عليه السلام صالح شعيب انزيه اراتنا امست نبيوچ من العرب ناتشو يميل سبيچ نبرنا بالفو سنمار انزيه عربوش نمي مدبوت وينس كبني اسرائيل نو انزيه اللي يچل ما اقفل لقنا ان شاء الله. السلام عليكم ورحمه الله وبركاته. እሺ ነብዮች በሁለት ነው የሚከፈሉ። እስከ ኢብራሂም የነበሩ አድ ወሳልህ ወሁድ እነዚህ አረቦች ናቸው። ከኢብራሂም የተወለዱ ኢስሐቅ እና እስማኤል እዚህ ላይ ነው የተለያዩ እንትኑ ነብዮች። ከኢስሐቅ የተወለዱ በሙሉ በል አብዛኞቹ 90% ከኢስሐቅ የተወለዱ ነብዮች በኒ እስራኤል ናቸው። እነዚህ ከእስማኤል የተወለዱ በሙሉ ማን ነው? ነቢያችን ሳሰለም ብቻ ናቸው። ከኢብራሂም በኋላ ነቢያችን ሳሰለም ከእስማኤል ተወለዱ። የተቀሩ ነቢዮች በሙሉ በኒ እስራኤል የሆኑ ነቢዮች ከኢስሐቅ ተወለዱ። እንግዲህ የኢብራሂም ልጆች ኢስሐቅና እስማኤል ናቸው። እስማኤል ይወክል አረብ። ከሱ የተወለዱ በሙሉ አረቦች ናቸው። ከኢስሐቅ የተወለዱ በሙሉ በኒ እስራኤል ናቸው። ከዛ በፊት ግን ቀውሙ ዓድ፣ ቀውሙ ሰሙድ የተባሉ ከኢብራሂም በፊት የነበሩ ግን እነዚህ አረቦች ናቸው ነው የሚሉት አስሓበ ታሪክ። በተለይ ሳልሕ ሀደ ዓረብ፣ ዓድ ሀደ ዓረብ እና ኢብራሂም መጣ። ከኢብራሂም ሁለት ልጆች ተወለዱ፣ በኒ እስራኤል እና አረቦች መጡ። ነቢያችን ስ ሰለም ሚን ሱላለት እስማኤል وهو عربي قح يتطار عربنا شو ك انتنو دمو ك انتنو كاسماء كاسحاق يتولدوا بمولو قتل ود يعقوب مجمريا كذا يوسف يا يوسف انتنو زر منامن بمولو بني اسرائيل ناتشو اسكا عيسى عليه الصلاه والسلام. نعم مايك فري. السلام عليكم ورحمة الله وبركاته. مايك يسمال بمجمرة يا جماعة ويسي قرارة تال يسمال. اوكي استاذ انا متأيكم عند مسلم سموت ويمدمو عالم سموت رحمة الله كموت بوهالا رحمة الله عليه بالال سمو ستك اسلام سالي جن لرسولاتين لمن دنون دزام ما يبالو سكاون درس صلى الله عليه وسلم بيتشانو بالو لا من دنو رحمة الله عليه ما يبالو. مايك فري. بحر الإسلام نبياتين صلى الله عليه وسلم ينيا رحمة الله من يارق الله شوال إنيا راساتين كو بمولو أمة محمد بمولو يسرى وسرى بنبياتين مصحف نومي قباو بصحيفة بنبياتين ميزاني قبال لأن أول داعي إلى الله هو النبي صلى الله عليه وسلم. كأبو بكر جمره كخديجة كعائشة جمره اسكيوم القيامة يعلو مسلموش مؤمنوش يسروا تبقوا سرا تقروا سرا بماني قبال بنبياتشن مصحف بنبياتشن صحيفة ومن مزنو يه عندنو هلتان يا دمو نحن أمرنا أن نصلي عليه ولم نؤمر أن نترحم عليه. በቁርአንም ሰሉ አለይህ ወሰልሙ ተስሊማ ነው ያሳቸው። መን ሰለ አለየ ነው ያሉ እንጂ መን ተረሐመ አለየ ያላሉ። ትእዛዝ ነው። ሁለተኛ ነገር የርሐሙሁላህ የምትለው ወንጀል ላለው ሰው ነው። ወንጀል ላለው ሰው ደግሞ በኒ አደም በሙሉ በኒ አደም ኸጣ ሁሉ ተሳሳች ነው። ነቢያችን ግን ላ ነቢያችን ወንጀል የላቸውም። ነቢያችን ስ ሰለም ራሳቸው ነው ቁልፍ በእጃቸው አለ ጀና ከፍተው የሚገቡ ሳቸው ናቸው። ነቢያችን هو افضل خلق الله ከጅብሪልም ከሙእሚንም ከሩሱልም ከነቢዮችም በሙሉ የበለጡ ስለሆኑ يرحمه الله የምትለው ወንጀል ያለው ጥሩና መጥፎ የሰራ የአላህ ረህመት የአላህ እዝነት እንዲመጣለት ነው። لكن احنا امرنا اساسا يتطيقنا أن نصلي ونسلم على النبي صلى الله عليه وسلم. نعم ما يكفري. الشيء وده تمرتاحش نهيد أبو أسامة يتطيقنا ከዛ ኋላ ወደ ትምርታችን እንሄዳለን ማክ السلام عليكم ድምጼ ይሰማል السلام عليكم ድምጼ ይሰማል ጥያቄ መጠየቅ የፈለኩት እኔና ባለቤቴ ተለያይተናል ምንነው ሁለታችን አውሮፓ ነው እና ልጆች ያሉኝ ሁለት ልጆች እና ለዛ ለልጆቼ ዘካተል ፍጥር ይወጅብኛል ሰው አይወጅብኝም ምክንያቱም እነሱ የራሳቸው ኑሮ ስላላቸው ማለት ነው ይሄን ሁለተኛ ጥያቄ ደግሞ አንድ ሰው ባለቤቱን ለማቆላመጥ ብሎ እናት ብሎ ይጠራል ይሄ የእናት ስም መጠራት ለእናት ብቻ ነው ወይስ ለእሷ ይገባታል السلام عليكم ورحمة الله وبركاته እሺ አንደኛው ጥያቄን መልስና ሁለተኛው አልገባኝም ሁለተኛ ደግሞ ጊዜ ስላለቀ ጥያቄው ከدرس በኋላ ጠይቀዋለ ሁለተኛው እንዴው አልገባኝም እኔ አንደኛው ግን አንተ አባታቸው ነህ ወነፈቀ منك انت اللي متقلباቸው አባታቸው አንተ ነህ ስለዚህ ሰደቀተ الفطر የሚያወጣው አንተ ነህ ሰደቀተ الفطر ምክንያቱም ሚስትህ ተፈታለች እዳዋ ካለቀ ምንም ግኝት የላቸውም ከሷጋ ምንም አይነት ቀለብ ማትሰጣትም ሰደቀተ الفطር ማታወጣም ስለሷ እነሱ ግን ልጆችህ ናቸው አንተ ነው የምትቀልባቸው ባትቀልባቸውም ልጆቹ በመሆናቸው ብቻ አንተ ሰደቀተ الفطር ታወጣለህ ኢንሻአላህ እነሱ ሊያወጡ አይችሉም ወይም ደግሞ እሷ ካወጣሽላቸው በቂ ነው እናታቸው ከነሱ ከሷጋ ካሉ እሷ ካወጣች ሰደቀተ الفطር ይበቃል ኦኬ ካላወጣሽ ግን الواجب عليك انت نعم ወደ ትምርታችን ሄዱ ወንድሞች حديث من يلال سبعة يظلهم الله في ظله وفي رواية تحت ظله يوم لا ظل إلا ظله سوست جزي أردت جزي نوي تتكسو ظل ظل تلا مالتنا سبعة يظلهم الله سبعة سوى شالو الله تلا يميست أتشونا كتلك وإساتي هنا تشو سهاي يدنالو في ظله تلا ودمو يسونو يلي لا سوى دلم يلي لا انتنا دلم يوم لا ظل مكنياتهم بزا غزي طلا يبال نجر يلم الا ظله يسو طلا قال هنا بستقر يا الله ما عرفت نو اشي نبياچه صلى الله عليه وسلم سبع سويش تقسو ليلوش يلو ما عرفت نو لا ليلوش قالو عند عند انتن قالو يعني بطلا سر يمياسقمطاتشو قالو ولكن جمهور العلماء በጣም አተኩረው በደንብ የፈተፈቱትና የገለጹት የነዚህ ሰባት ናቸው ምክንያቱም ነቢያችን ሰለላም እኛ የምንስማማው ነገር ቢኖር አንነብይ ሰለላሁ ዐለይሂ ወሰለም لا ينطق عن الهوى በስሜት አይደለም እነዚህ ሰባት ሰዎች የመረጧቸው ነቢያችን ላ መጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ሲናገሩ هو وحي من الله الله ما هون الناقالن ايش نبياتنا قالوت بملاساتهم بافاتهم قالوت لكن عالمنم تزازي الله تزازي لللو ويم الله يما يعقو نجر نبياتنا ليناغرو ايتشلو ابدا الوحي وحيان وحي قراني ووحي السنه من النبي صلى الله عليه وسلم سلازي اهون نبياتنا سبات سيتقسو انزيه 100% የተረጋገጠላቸው በዛ በ50 ሺ አመት ጊዜ ያለው ቀን ፀሐይ በአናታችን ላይ ወርዳ ህዝቡን ሲታቃጥል እነዚህ ሰባት ሰዎች አላህ ጥላ ያደርግላቸዋል ያው ጥላው ምንድነው በነል ዑለማዎች اختلفوا بعض العلماء يقول هو تحت العرش والشيخ محمد ابن صالح ابن عثيمين ينكر هذا عرش يتالي عرش الزاق زي يلم فوق نو عرش يتالي الله سبحانه وتعالى يخلق طلا عند طلا يفترع للزاق من دنو الله عالم دمنا نو طلا نو الله يقال قن اسات سيكا تلسو بطلا سر اسكمتو بومبر بورك يتسرى ومبر اسكمتو بلا تشو طلا درغو ي انكوان صحي لتمتاتشو يصحي انشو رمي عيو مزاق زي የፀሐይ ጨረርታም አይነካቸውም። ሱብሓነላህ። ምንድን ነው ያላቸው? በወንበር ላይ ተቀምጠዋል። ጥላ አላቸው። ከነቢያችን ከውሰር የተባለው ሐውድ፣ ከዛ ቀዝቃዛ ውሃ ማር ማር የሚል የሚጥመው፣ ከዛ የጠጡ ለአምሳ ሺህ ዓመት ሲዝናኑ የተቀሩ ሰዎች ደግሞ በእሳት ይቃጠላሉ ነው። እሺ፣ አነቢ ስ ሰለም በዳ ብኢማም የአገር መሪ ኢማሙን ዓድል ወሻቡን ነሸአ ፊ ዒባደትላህ ወረጁሉን ቀልቡሁ ሙዓለቁን ቢልመሳጅድ ورجلان تحابا في الله اجتمع عليه وتفرق عليه ورجل دعته امرأة ذات منصب وجمال فقال إني أخاف الله ورجل تصدق بصدقة فأخفاها حتى لا تعلم يمينه ما تنفق شماله وفي رواية حتى لا تعلم شماله ما تنفق يمينه والصحيح هذا ما رواه البخاري. طيب، ورجل ذكر الله خاليا ففاضت عيناه والحديث متفق عليه رواه البخاري ورواه مسلم. إيشي أهون استي ودت انتنان هيدنا حقيقة بمتشرش يعني كومنتين بسات أو نقر عند نتبال لي أهون نجمر في الحديث بيان مجمرة بحديثه فضل هؤلاء السبع. مجمّر يا ينزي السبات سوّج بلتأتنا كفتن يا درجة حديثو يا ملك كتال بيوم القيامة النزي السبات بتقام يبلتنا كف عليه درجة اندالاتشو إن يعني إنك أبلا لن وهو ظل الله يميك أمتوت يا الله تلانو لأن نسبه إليه تحت ظله مالت يسو تلانو يا ليلات لها دلم. طيب، يوم لا ظل إلا ظله فليس للناس ما يستظلون به من حر الشمس وكرب ذلك اليوم أسجقري هناك أن عبوسا قمطريرا بلو يسيمه الله سبحانه وتعالى عبوس يعني كوستر يالك أنك أنو أي كوسر الترم لكن هولنا بتقام يسجقر نقروش ياله هل سوف يميل سوى التايم الزاقزي إلا من رحم ربي كل كوستر بلوت أولاد بلوت يعني تقر يلبس في تمام سلال لزينو عبوسا قمطريرا يالو بزاك أن إلا من يسره الله ففي ذلك اليوم الطويل الطويل قدره 50,000 سنة. يقول سبحانه وتعالى تعرج الملائكة والروح إليه في يوم كان مقداره 50,000 سنة. أرض المحشر رزمة عندك أنه عندك أنجن اندام ساشي أمت بعد الدنيا من الناس بونه بعد الدنيا أم ساشي أمت يتكمتنو يا بآخرة قطعتر عندك أنج بتلي بزيه أرض المحشر جزي عندك أن بنلات أم ساشي أمت نج. سبحان الله. طيب، اليوم هو العظيم هوله شجرو أسفري هون ونقرن يعلو. يقول سبحانه وتعالى في سورة الحج يا أيها الناس إن أنت سوتش اتقوا ربكم الله انفروا إن زلزلة الساعة شيء عظيم يوم القيامة يعني من كتكت إن ميسفرا نقر هلو أسشجرنا ونا الله انفروا يلال. ويقول سبحانه وتعالى في سورة المزمل فكيف تتقون إن كفرتم يوما يجعل الولدان شيبا يهتس آن أهون يتولدوا لج تأقرو شبت يمي بزابتنا تأقرو تقوري هنو تأقرو ودنج يمي كيربت هتس آن يتولدوا يهن كان انديتنو الله نتفرون دي يهن أسكمت أشون ديت كا كا كا بلا شو تسك الله شو ይህን አስቀምጣችሁ እንዴት ዙሉም ታረጋላችሁ? እንዴት መጥፎ ስራ ትሰራላችሁ? ይህን ስራ ህፃን ጸጉሩ የሚሸይብበት ጊዜ ይላል አላህ ሱብሃነሁ ወተዓላ። ጠይብ ተድኑ አሸምስ ነቢያችን ያሉት ፀሐይ ወደ አናታችን ቅርብ ትወርዳለች። እኔ እንጃ አንድ ኪሎ ሜትር ነው ከኛ የምትርቀው፣ አንድ ማይል ነው። ነቢያችን ግን አንድ ሚል አሉ። ዑለማዎቹ ተቸገሩ፣ ሚል ማለታቸው ተሰወሩ። እናንተ አሁን 1 ኪሎ ሜትር ይመስላችኋል። ብዙ ዑለማዎች ምን አሉ? ሚል ማለት ይህ ኩል የምንኳልበት ብረት ነው አሉ። አዑዙ ቢላሂ ሚነ ሸይጣን ረጂም። ስንት ትሆናለች ወንድሞች? 5 ኢንች 5 ሴንቲሜትር 10 ሴንቲሜትር ነው የምትሆነው። ኩል የምንኳልበት ትንሽ መርፌ የሚመስለው ብረት እሱ ነው ሚል አሉ። አንዳንዱ ደግሞ ሚል ማለት የርቀት መለኪያ ነው ግን አናቅም አሉ። አልሙሂም ነቢያችን ያሉት ተድኑ ሸምስ ፊሂ ሚን አልኸላኢቅ ቃለ ሰለ ላ ሰለም ተድኑ ሸምሱ ሚን አልኸላኢቅ ሐታ ተኩነ ሚንሁም ቢሚቅዳር ሚል ፈየኩነ ናሱ ዓላ ቀድሪ አዕማሊህም። ፀሐይ እዚህ አናታችን አጠገብ ወርደ አሁን 148 ሚሊዮን ኪሎ ሜትር ነው ርቃ ያለችው። አሁን በሳውዲ አረቢያ 50 ዲግሪ ሴንቲግሬድ ሲደርስ ከ50 ዲግሪ ሴንቲግሬድ በላይ ሲሆን خلاص ሁሉ ሰው ይቃጠላል። ሁሉ 50 ዲግሪ እሺ 100 ዲግሪ ሴንቲግሬድ ውሃ ይፈላል አይደለም? طيب ይህ 148 ሚሊዮን ኪሎ ሜትር ርቃ ያለች ወይም ደግሞ 93 ሚሊየን ማይል ርቃ ያለች እንደዚህ ታቃጥላለች። እሺ አንድ ክንድ ብቻ ከራስህ በላይ ስትሆንስ ምን አሉ ነቢያችን? ተኩኑ ሚንሁም ቢመቅዳር ሚል ፈየኩነ الناሱ على قدر اعمالهم። ስራህ ነው የሚያዋጣህ፣ እዛ እንደ ስራህ ነው። ላብ በሙሉ ሰው ላብ ይፈስበታል፣ ያኔ ይልባል ማለት ነው። فمنهم من يكون العرق الى كعبيه እነዚህ በጣም ወንጀል የሌላቸው ሰዎች፣ ጥቂት ወንጀል ያላቸው ሳሊሂን፣ በጣም በጣም አላህ የመረቃቸው ሰዎች እስከ ቁርጭምጭሚት እስከ እግራቸው ቁርጭምጭሚት እስከዛ ብቻ እንትን ላባቸው እስከዛ ይደርሳል። ያኔ ምን ማለት ነው? ያኔ በፀሐይ ቃጠሎ ያልባቸውና ፈሶ ፈሶ እስከ ቁርጭምጭሚታቸው ብቻ ይከማቻል እንትኑ። فمنهم من يكون العرق الى كعبيه ومنهم من يكون الى ركبتيه سبحان الله አንዳንዱ ደግሞ የራሱ ኮነ የራሱ ላብ እና ከሱ ጋር ያሉ የህዝቡ ላብ ማለት ነው። ጥቅላላ ከአደም ጀምሮ እስከ የውም ቂያማ ስለሚሰበሰብ የነሱ ላብ እስከ ጉልበታቸው የሚደርስ አለ አሉ። ኦኬ ومنهم من يكون الى ركبتيه ومنهم من يكون الى حقويه اسك جرباتشو درس اسك يعني كنداتشو كتفاتشو يعني من تكشاتشو اسك تكشاتشو ينسون لاب يمشفناتشو عليه لابو دومو تملكتو وندموج قزقازان لا يمسلاتشو كاسات تلقسو يمطالاب نو اشي طيب ليلاس ومنهم من يكون الى حقويه ومنهم من يلجمه العرق عندنا دچو دمو لاسو لابو يمشفناچو زفق بلاو بلا بلابو گبتو يميطفو ذا سونتاچو بمولو بلاب يتلقلقال معناته نو. هذا الحديث يا جماعه رواه مسلم وفي الصحيحين بمسلم النابع بخاري يتزقبوا حديث نمو يعرق الناس يوم القيامة حتى يذهب عرقهم في الأرض 70 ذراعا. بتقام ياسفر راو دمو يحنا قرنو اندموش صحيوا بتقام تقاتل سو ستاقاتل سبحان الله العظيم. هذا الحديث رواه البخاري ورواه مسلم حتى يذهب عرقهم يلاب كهزبي ورد لاب سبا كند ود كمريت بلاي هنا المالتنو سبا كند بهرنو او بهرنو بهر هنا لابو جنا جهنم كمقباتو سب سو جنا حساب سايجمر جنا صراط سايكهد جنا جهنم بنا جنة سايقبا بزي ارض المحشر بتشا سبا كند ود لاي لكند بهر يوزاوزا لترو لابو كسونة والطلاب. اللهم إنا نعوذ بك من هذا اليوم، نعوذ بك من هذا اليوم يا رب. إشي فيا سعادة من نال الظل في ذلك اليوم أي إدلنيا متادلنا بزاقزي الله تلا سرسياس كمت إلى له. إذن استنجمر حديثه، قدم النبي صلى الله عليه وسلم وقال الإمام العادل مري إمام مالت مري مالتنا يا أغريتو ويمهزبو مري فتحاوي سيهون يه مجمّر يا كهلّم أسكدّمو نبيا جنيت أقوسو سلمن دنو لعموم النفع به مكناتهم يسو فائدة لراسو بتشاد اللم يسو فائدة لاند سوهلة سواد اللم يا أغريتو مري بتقام تقرن الله مفراكو هوني النفع متعدي يسو تقم كسو وده هزبو يمتلالف حزب يمتأكب نجار سلهون إمام، فإن عدل أن عدل من تحته يعني سو إمامه إذا عدل عدل من تحته فتاوي كهونه بس سري على لوب فتنه إمامراتشو وصلحت أحوال الناس يهزب قداي بمولو استككلال إمامه من كهونه عادل كهونه فتاوي كهونه. هنا أحب أن أذكر شيء. إني الزه والنموش بتلي بإثيوبيان والنموشاتين مسلموش بالنسو أن تلك ستتهم يدرقوا عليه. إني ما كويس على عربيانو بس على عربيان والنموشاتين بتأم تلك مساساته تنقر عليه كجهل النتي تنسانو من دنو جمعة سن نساقد ويمعيد سن نساقد إمامو ونبر لاي وقتو خطبة سيادرق ودعا للملك لأقريتو نقوس ويم لأقريتو مري أو للرئيس يدعو اللهم وفق ملكنا اللهم سدد خطاه اللهم يعني ارزقه بطانة صالحة اللهم خذ بيده إلى ما تحبه وترضى دعاء در قال له إماموش أنا لم؟ طيب كذبها لا يقولون النزيوان دموشاتشن سنقروا وزو سمتنال إيه دمو يا منقست إمام نويه يا منقست علم نو منقست يوم يودو بتشادو عادر قال من دنويه أي ودتم واندموش تلك ستت نويه نقر كان يقال لا شو نقر واندموش كان يقال لا شو يسير لا شو إمامو دعا سيدرق يما يودو واندموشاتشن بزوالو إيه دمو يا سعود عربيا كمان قستو نو منقستو يوم يودو بتشادو عمي عادر قيلال ولكني أنا سلني لنقرأت شون دموش يعني أن تكتروا فلقال له مكنياتهم حق أنا قرنو أنا والله والله من أحب الأدعية بتقام كم ودات شو دعاء لمليكو لا قريتو ماري دعاء سيدرقنو لمن لأن إذا صلح الملك مليكو ويم رئيسو تكلاي منسترو يا قريتو مري صالح كهوني أزان كهوني يعني الله يمي فرا كهوني أطاع الله الله نتاززال ولا يظلم شعبه هزبنا يبدلم ويحكم بما يرضي الله ورسوله نبيات شن بميودتنا الله بميودو أرقونو هقنا دم بيميوت أنا هزبنا يمي مرا الله بميودونو الله يمي فرا كهوني. إذا صلح الملك مليكو ويم دمو مريو صالح كهوني أصبح مثل عمر بن الخطاب وأصبح مثل عمر بن عبد العزيز عدل رؤوف رحيم نزي هونال عمر بن عبد العزيز بقزيو جبنا في يولوش أبرو ميكم طبت ينبرونو بعمر بن عبد العزيز بزوت أمر يتسرى بفت نبر لمن لأنه صلح الله سلاح استقاك عمر بن عبد العزيز ولت أمت بتشانو أقريتوني مرة أمير المؤمنين هونو لكن دهاتها تقب الزاقزي ميها قبا بمنقست قنزبا قبا إذا ينبرو بمنقست قنزب إذا انكفلي يعني برايا ينبرو بمنقست قنزب نتساوتو يعني من والله العظيم عندان تاريخ سوش سيناقرو حزبو اسلامو بمولو كبيت منغستو غنزب تقبو يعني تبقاكتو حتى النصارى እነዛ ክርስቲያንና ይሁድ በዛ ጊዜ የነበሩ ምን ይል ነበር ዑመር ኢብኑ አብዱል አዚዝ እንዴ በዲናችን ብንለያ ይላል የመሬቱ ሀብት እኮ እነሱንም ይመለከታል ብሎ ከዛ ከሰደቃ ለክርስቲያኑም ለይሁድም መስጠት ጀመረ እነሱም ጠገቡ ከዛ በኋላ እነዚህ ወፎች እንስሳዎች እኮ የመሬቱን ሀብትና የመሬቱን ገቢ እኮ ይመለከታቸዋል ብሎ በሺ የሚቆጠር ኩንታል ስንዴና ገብስ ስምና እንትኑ ገዝቶ ረጩት አሉ አለ አፍስሱት በመሬት እንትን መጥቶ ይብሉ አለ هذا عمر وشهرين لمن أصلحه الله الله سلنردو الله سلاك أنونو أن لمليكو دعاء ما درك إني ببكولي والله أحب دعانو طيب ألم تروا يا جماعة دول تحترق سنت أقروش يتكاتلوا يا ياتشو بأيناتشو براب بتقرنت بأسر بيت بمنكرات بفساد بظلم يا الله ندمبر بمتأس يميش أمال لك يالو أغروش مريو صالح بهونيهن كست نبر أي كستم نعم إذا صلح الملك إذا صلح الرئيس عاش الناس في هناء يفعل صلاح الملك ما لا يفعله الشعب بأكمله የአገሪቱ ህዝብ ተሰብስበው በአንድ ቃል ተስማምተው የሚያደርጉት ጥሩ ነገር አንድ አድርግና አላህ ሊቀበልልህ ነው ብሎ አላህ ቢነግረኝ አለ አንድ ዱዓ በዱንያ ያለህ ይሄን ዱዓ አላህ እንደተቀበለልህ ልንገርህ አንድ ዱዓ አድርግና ሊቀበልልህ ነው ቢለኝ አላህ ያቺ ዱዓ ለመሊኩ ለአሚሩ ለመሪው አድርገው ነበር ለምን አሉት ላንተ አታደርገውም ላ እኔማ አንድ ነኝ መሊኩ አላህ ሳልህ ካደረገው እኮ ያገሪቱ ህዝቡ ተዝናንቶ በጥሞናና በሰላም ሊኖር ነው እኔ ደግሞ ከነዛ ህዝብ አንድ ነን እኮ አለ ተመልከቱ ጭንቅላት والله የዚህ አይነት ጭንቅላት እኮ በአንድ በርሚል ወርቅ እንበለው ወይም በአንድ ትልቅ መርከብ በር እንትን ወርቅ ሰፍረህ እንኳን አይበቃው ይሄ ነገር እና ዱዓ አንድ ዱዓ አርግ ቢለኝ አላህ ሱብሃነሁ ወተዓላ ملكو لمريو أدرقو نبرا لي مهما ارتاح الناس أوروبا يا أوروبا سويش سموني من نو لبابا يسمى من دي لبابا من لا رقو نقديه يسمى لون دموش لبابا تراشال يسمى ما ميلالو يسمى ميلالو يقرارت وتتشل قبان قديه ፍላጎ ታችን ማይክ ፍሪ ወጥቼ ልግባ ቢላ ሰላም አለይኩም ወበረካቱ ያ ጀማተል ኸይር ሁላችንም እየተቋረጥብን ያለ ነው እኔ ሶስት ጊዜ ወጥቼ ነው የገባሁት ሲገባ ይጀምረና ይቋረጣል አላኩላን ኢንሻአላህ አታይቱ ጋር እንዳሉም ማወቅ አይቻልም ምናባት አሁን ያሉበት የቆምበት ቦታ ለምታስተውሉ ከሆነ ባህር እስላም ወይ ማንደርቻችሁ እጃችሁን አውጡ ለማንኛውም አዎ ከፓርቶክ ሊሆን ይችላል በርግጥ ከፓርቶክ ሊሆን ይችላል ትንሽ አስቸጋሪ ሆኖ በጣም ከፓርቶክ ሊሆን ይችላል። ብቅ ጥልቅ ነው የሚለው ድምጻቸው ለመቅዳትም አልተመቸንም። ጉዞቻችን አላኩልያን ኢንሻአላህ። አሁን የሌሊት ይሰማችኋል? ያጀማ የሌሊት ይሰማችኋል? ኦኬ ኡስታዝ፣ ኢንሻአላህ ያው በመሊ ስለ መሊኩ ነው ኢንሻአላህ። በበርሜል ወይም ደግሞ በምን ቢሰፈር ወጥ ቢመጣ ይሆናል የሚለው ስለ ያቆሙት ማይክላቱ ሰላም ስለወረቃት አሁን ይሰማል ወንድሞች? የኔ ማይክ ይሰማል? ተቆራረጠ። ለሚቀርጹትም ጥሩ አይደለም፣ ለእናንተም ጥሩ አይደለም። ይሰማል? አሁን ከሀገሩ ለምን ይሰደዳል? ስደት ጥሩ ነው ወይ? ጥሩ ነው? አገርህ ትተህ ወደ በቃ በየበረሃው በየአገሩ መንከራተት ጥሩ ነው ወይ? ጥሩ አይደለም። ለምን ይሰደዳል? ሰው የሚሰደደው ሲከፋው ነው። አብዛኛው አነጋገር እሺ። አሁን አንድ ነገር ልስጣችሁ ወንድሞች፣ አውሮፓ ያላችሁ አገር ያላችሁ በጆራችሁ ስሙኝ፣ በልባችሁም ስሙኝ። አዳለተ ልኢማም መህመ ርታሐ ናስ ላ ዩዕተበር ኢማም ዓድል። እንዴ ሼክ እብራሂም ምን ነው ያልከው? እኮ አፈረስከው አትሉኝም እንዴ? የኢማሙ ፍትህ እኮ የፈለገውን አይነት ፍትህ ቢሆን ኢማም ዓድል አይባልም። ልድገመው እንዲገባችሁ። አንድ ኢማም፣ አንድ መሪ ፍትሃዊ ሆኖ ሰውን በደንብ አስተካክሎ በዲሞክራሲ እንትን ያኒ ቢመራቸው ኢማም ዓድል አይባልም። ሐታ የምሺ ዓላ መንሐጅ ዩሒቡሁ ላህ ወዓላ ዑቡድየቲላህ። እነዚህ ሁለት ነገር ካልተከታተለ የፈለገውን ንጉስ ወይም መሪ ህዝቡን በመዝናናትና በጥሩ ነገር ቢያስኑራቸውና ቢመራቸው ኢማም ዓድል አይባልም። በሸርዓችን ኢማም ዓድል የሚባለው ምንድን ነው? የሚያደርገው ፍትህና የሚመራው ስልትና የሚያካሄደው እንትኑ አላህ የሚወደውና በአላህ መንገድ ሲሆን ብቻ ነው። ወዓላ ዑቡድየቲላህ ያኒ ለአላህ መገዛት ብሎ ለአላህ ዒባዳ ብሎ ህዝቡን በሰላም ሲመራ ብቻ ነው እንላለን። ጠይብ፣ ለምን እንደዚህ ያልክ ያ ሸክ እብራሂም? እኔ ምሳሌ ልስጣችሁ። ተቁሉን አውሮፓ ያላችሁና አሜሪካ፣ ካናዳ ያላችሁ በእኛ እኮ ዲሞክራሲ ያለ ሰው እኮ ሰው መሆኑን የሚያውቅ እኮ በአሜሪካና በአውሮፓ ነው። ልክ ነው፣ ልክ ነው። እኔ አይቼዋለሁ። 9 ጊዜ ሄጄ አውሮፓ በሙሉ ዲሞክራሲ ያለ የሰው መብት የተጠበቀ ነው። ሰው ሰው መሆኑን የሚያውቅ እዛ አገር ነው። ምግብ በምግብ አታስብም፣ በቤት አታስብም፣ ምንም አይነት ነገር በወረቀት ምናምን አታስብም። ተዝናንተህ ነው የምትኖረው፣ ምክንያቱም የመንግስቱ ህግ እሱ ስለሆነ። ኦኬ ጠይብ፣ ለምን ኢማም ዓድል አይሆንም? ይህ ላ ለሰይ የአሜሪካ መሪ ኦባማ፣ የብሪቲሽ መሪ፣ የፈረንሳ መሪ፣ የስዊድን መሪ ጠቅላላ የካናዳ መሪ ጥሩ ዲሞክራሲ እያደረጉ ነው የሚሄዱ፣ እናንተም ትመሰክራላችሁ። ላኪን ሀል ሁወ ዓላ መንሐጅ ላህ አላህ በሚወደው መንገድ ነው? አዑዙ ቢላህ። ወዓላ ዑቡድየትህ አላህ ና ዒባዳ አስበው ነው የሚያደርጉት? ላ ያኒ ዲሞክራቲ ያለ ዲሞክራሲ ያለ ምን ምን ምን ምን ምን በቃ በወረቀት አትቸገርም። ሰው መሆንክን የሚታወቀው በጣም በጣም እንትን ነው ምናምን ሂማኒቲ ያለ ትላላችሁ አይደለም? ወላሂ ለኪን አና አህተሪቁ ለማ አስመዑ ሙስሊም የቁሉ ዛሊክ። አሁን ያልኩት ከሙስሊም አፍ ሲወጣ በጣም ይቆጨኛል፣ በጣም ያሳዝነኛል። ለምን ከይፈ የኩኑ ዓዳላ ወኩሉ ሙራዱ ላሂ ወሸርዒሂ ሁቲከት። አላህ የሚወደው ሁሉ የለም፣ ያለው አላህ የሚያስቆጣ ብቻ ነው። የአውሮፓ የአሜሪካ ሸርዒ ወይም ደግሞ ዲናቸው ወይም ደግሞ የአገሪቱን አመራር ስልታቸው ህገ መንግስታቸው ጠቅላላ የአላህን ውዴታ የሌለው ነው ሁሉ እና ኩሉ ሙራዱ ላህ የለውም አላህ የሚወደው አይደለም የአላህን ሸርዒ ተከትለው አይደሉም ላ ዲን ወላ ደኸለ ሊላህ ፊማ የምሹን እንዲያውም አላህ በእነሱ ህግ የሚገባበት ነገር የለም አያገባው በሚል መሰረት ነው የሚካሄዱ ላ ያኒ ሊላህ ፊማ የምሹን አለይህ ምን መባድእ ምንም ነገር እዚህ አላህ አይገባም የራሳቸው ህገ መንግስት ነው ሰው የሰራው ህገ መንግስት ነው ጥሩ ቢሆንም የአላህን መንገድ ተከትሎ እስካልሄዱ ድረስ ኢማም አድል አይባልም አላሁ መጥሩድ እውነት ነው በግልጽ እንናገር አላህ አባረሩት እኮ በህገ መንግስታችን የሚያገባ ነገር የለም አላህ ሒጃብ አድርጉ ይላል ላ ሒጃብ ክልክል ነው አላህ ወንድ ለወንድ እንትን ሴክስ ማድረግ በጣም ሊዋጥ ነው በጣም ከባድ ነው እነሱ ግን ይፈቅዳሉ አላህ ስብሓነ ወተዓላ መስጊድ አዛን ይደረግ ላ መስጊድ አንፈልግም ያኒ ሁሉ ነገር አላህ የሚያስቆጣ ነገር ሆኖ ህዝቡ በሰላም ቢኖር ኢማም አድል አይባልም ይህን መልእክት በደንብ ውሰዱ አላሁ መጥሩድ እኔ በግልጽ ነው የምናገረው አላህ ተባረዋል ምን መንሃጅህም ከነሱ ህግ በቃ አላህ አይገባም እዛ هو الذي شوفوا يا جماعة اسمعوا معي إني أخاطب المسلمين وغير المسلمين سلاموش الناس سلاموش يهنو يالهونون من ناقروا يالله هو الذي خلق ما أنه يفتره بتلو الله إله وأوجد ما أنه كل نبرك يا متاه الله إله هو الذي رزق رزقه كما أنه الله إله وهيئ الحياة هو تاتشن بمولو أستكاكل يسكمته الله نو هو الذي يحييهم ويميتهم ان حياتنا هوتنا مموت منامن يعني يا متاو الله نو اسمعوا كيف يخاطب الله البشر ان من دنو سبحان الله هو الذي يرزق ويعبد غيره سنو ميرزقو يمنا ملكو جن ليلا نو نعم هو الذي يرزق ويشكر غيره الله انه ميرزقو يميمسغنو غن ليلا سو نو تملكته الله بسوره نوح من الهلال يقول سبحانه وتعالى يتدنقكو نو يرسل السماء عليكم مدرارا زناب يزنبال مريت وها تفلقالج يه وها كافر تقلاقلو بزو اتكلتنا بزو فرافريا بقلال ويمددكم باموال وبنين لجوش يمسط السنو غنزب يمسطنا رزق يمسطاچو السنو ويجعل لكم جنات ويجعل لكم انهارا يهلو فلقنا ونز فافاتي اتكلت ترارا جرينلاند هلو الله نو يسراو اني سرچو الله يميل سو يلم ما لكم لا ترجون لله وقارا ለምንድን ነው ለአላህ የሚገባው ክብር የሚገባው ልዕልነት የማትሰጡት ለምንድን ነው ማለኩም ላ ተርጁነ ሊላህ ወቃራ ወቀድ ኸለቀኩም አጥዋራ እሱ ሲፈጥራችሁ ጠብታ ስፐርም ነበራችሁ ከዛ የረጋ ደም ሆናችሁ ከዛ የረጋ ስጋ ሆናችሁ ከዛ አጥንት አደረጋችሁ አጥንቱ በስጋ ሸፈነው እንደገና ስጋው በቆዳ ሸፈነው እንደገና ልጅ አድርጎ አወጣ አሁን አንተ የአላህን ህግ አንፈልግም ትላለህ አለም ተረው ከይፈ ኸለቀ ላሁ ሰብዐ ሰማዋቲን ጢባቃ وجعل القمر فيهن نورا وجعل الشمس سراجا والله أنبتكم من الأرض نباتا ثم يعيدكم فيها ويخرجكم إخراجا والله جعل لكم الأرض بساطا لتسلكوا منها سبلا فجاجا يهن يا درقة قيتا بهق من قستاتشن الناس قبهم يراساتشن هقنو ينسو هق والله أقول لكم ጅብና እንትኑ ፍየሎች አብረው ቢኖሩ ራብ የሚባል ቢያጠፉ ጭንቀት ችግር የሚባል ባይኖር የሰው መብት በሙሉ ቢጠበቅ ኢማም አድል አይባልም ንጉሳቸው ኢማም አድል የሚባለው ወንድሞች አሁን የተጠቀሱ ስራዎች ሲሰራ አላህ እንዲወድልኝ አላህ በሚደነግገው ህግና ደንብ ካልሆነ እነዚህ ኢማም ዓድል አይባልም። ምክንያቱም አሁን ኢማም ዓድል ካልን ያዕኒ አውሮፓ መሪዎችና የቻይና መሪ ኮሚኒስቱ ምናምኑ በሙሉ ጨማምረን ኸላስ ጀና እናስገባዋለን፣ ደግሞ ጥላ ስር ይሰራበታል በዛ በአርድ አልማሕሸር። ላ ላ። ኢዘን አልኢማም አልዓድል ህዝቡን በአስተካካይና በፍትህ የሚመራ ላኪን አላህ በሚወደው መንገድ። ይህ አንደኛ ነው። ወደ ሁለተኛው እንሂድ። አሻብ ሻቡን ነዓም ኸሰ አላሁ ተዓላ አሻብ ዱነ ሰጊር አው ልከቢር። ዑለማ ምን አሉ? ሻቡን ነሸአ ፊ ዒባደቲላህ። እና አላህ ለምንድ ነው ሻብ ያለው ወጣት ያለው? ትንሽ አላለም አቅመ አዳም ያልደረሰ ትልልቅ ሰዎች አላለም። ምንድ ነው ያለው? ሻብ لأن الشاب يا إخوة مظنة غلبة الشهوة وطأت يسون سميتنا يسون شهوة لكوتا ترمي تشلو ما نو وندموك شابنو هسان بتل هسان شهوة يلوم شما قل لي أرقوي بتل السوم يعني سميتو نقر درقوال ما نو نقري كشهوة متقلي اللو وطأتنو تمام فباعث الهوى والشهوة والانحراف فيه قوي بوطاتي اللو أسجاري هونو شيطاني متشمر بتنا سميتاوي هون بحرياتي اللو كوطاتونو فإذا لازم العبادة يه وطات بعبادة وكت أبلو كهيدي مع ذلك كان أدل على غلبة التقوى نا يسوني الله مفرات زنبل الشنف إن لالن ተቅዋው ስሜቱን አሸነፈ። ስለዚህ ይህ አሁን ያለው አላህ ስብሐ ወተዓላ በወጣት ብቻ የሚገኘው ባህሪ ነው። ሻቡን ነሸአ ፊ ዒባደቲላህ። ይህን ትርካ ምርክ በጣም መጥፎ የሆነ እንደ ዚና እንደ ኸምር እንደ ፋሕሻ ወሙንከር ሁሉን ትቶ በመንገዱ ቀጥ ያለ ወጣት፣ በተለይ ወጣት ነው ያለ አላህ ስብሐ ወተዓላ፣ ሽማግሌ አላለም ወይም ህፃን አላለም። ይህ ሁለተኛ ነው። አላህ ጥላ ስር የሚቀመጠው ሶስተኛው ወረጁሉን ቀልቡሁ ሙዓለቁም ፊል መሳጅድ። ይህ ደግሞ ለየት ያለ ልቡ ከመስጊድ ጋር የተያያዘ ነው። ወየሽሀዱ ሊዛሊክ ለዚህ የሚመሰክረው ደግሞ ሐዲስ ረዋሁ ሙስሊም የቁሉ ነቢ ስ ሰለም ወረጁሉን ሙዓለቁም ፊል መሳጅድ إذا خرج منه حتى يعود إليه. معلق بالمسجد مالته ندموت زهر سقدو كمسجد سيوتا بكا لبو مچي عصري قبال مچي مقربي قبال لك عندي لمسالي زاريا قبا وطأت بطعم بيوتيفل هنا تشو سيتا قبا زاري نجي زاري انجريه ትግል ሲያደርግ ነው ያደረ ከሷ ጋር ቨርጂንዋን ወሰደ። ከዛ ሲደሰት ነው ያደረው 2 3 4 ቀን በቃ ተስማማቸው ሁለቱም። አሁን በአራተኛው አምስተኛው ቀን መቼ ነው ማታ የሚመጣው? መቼ ነው ሌሊት የሚመጣው? ከዚህ ልጅ እንድገናኝ ወጣት ነው፣ አዲስ ነች ልጅቷ፣ የቀመሳት ሰው የለም እና ይጓጓል። ኤቭሪ አወር ለሱ እንደ አንድ አመት ነው እሷን ለማግኘት። ይህ ማለታቸው ነው ነቢያችን ማዕና شديد الحب للمساجد والملازمة للجماعة فيها وليس معناه دوام القعود في المسجد. ባካችሁ ትርጉሙ በመስጂድ ቁጭ ብለህ መዋል አይደለም፣ እዛ ውለህ እዛ ማደር አይደለም። يعني لبو كمسجد غاية يازي تتأمر سيلو نبياتشن يعني زهر سقدو لعصر ميقواقوا عصر سقدو بتقام بتقام يشوكول ميقواقوا لمقرب السونة ونجي بمسجد يميول سواد اللم نبياتشن يالوت. وجد عمر عندك أن سيدنا عمر بمسجد صلاة الفجر سقدو وطعنا سوى شواغن يزا مسجد تسبيح تهليل أذكار يادر قالو አያቸውና ዝም ብሎ ሄደ። ከአንድ ሰዓት በኋላ ተመለሰ። እዛ ቁጭ ብሎ ተስቢህ ተህሊል ቁርአን ይቀራሉ ሄደ። በሶስተኛው ጊዜ ዙሁር ሲቀራረብ መጣና ሰይድና ዑመር እንዳሉ እዛ ቦታ ሆነው ዚክርና ቁርአን ሲቀሩ አያቸው። فقال لهم من انتم كفجر اسك ظهر ذكرنا قران متقروا انما ناتشو انت. فقال لهم من انتم قالوا نحن المتوكلون والله من نوكل سوشنن. طيب قال عمر التوكل علىچو انجي لي يستمرچو نو توكلكو انت متادرغوت ادلم القلب يتوكل يميوكلو بصنات لبنو والجوارح تعمل اكالوچاچن دومو يسرالو رزق لمامطات يسرالو جن لباچن يه كفولان نو كعلان نو كغلي نو سايل رزاقي والله نو انا ميسطو الله نو حبتي ميسطو الله نو بلبه بزي عينت صنات يادر باكاله دومو تسرالله يه نو والو تمام. فقال عمر قتلوا لم نسمع ان السماء تمطر ذهبا اخرجوا علىچو وطو كزي مسجد سرتاچو بلو سمايكو ورق تا زنبالچ بلن سمتنا ناقم سماي وها زناب نو متافسو انجي ورق ايفسم كسماي هيدونا سرتاچو بلو بسالات گزينا متاچو سالات سگدو انداند گزي دومو يعني ግማሽ ለመስጊድ ግማሽ ለስራ ነው እንጂ እዚህ በቃ ቁጭ ብላችሁ እንደገንፎሹ في مناكبها وكلوا من رزقه واليه النشور هيدوا عليه الله سبحانه وتعالى بسوره تبارك هيدوا طو كبيت سرو تاغلو لرزق بتام طرت ادرغو اجهنا اجر تطامامرو እንደዚህ በቤት ቁጭ አትበል الى الله سبحانه وتعالى كني قالላችሁ اذا فامشوا في مناكبها وكلوا من رزقه واليه النشور عندهم بسوره الجمعه من عليه اذا قضيت الصلاه فانتشروا في الارض وابتغوا من فضل الله من فضله سبحانه وتعالى جمعه كتسجدوا بها كمسجد وقتاتوا يداتوا لنقدم يهون للرشا يهون يا الدنيا النجر سروا نميلوا لذلك يحسويو مقرب سجدو لا عشاء غغوت يالونا زغجو يميهونو نو عصر سجدو على ادلم زوم بلو ميزنانا يميتنيا منامن يميرس ادلم قطا لمقرب يتزغاجنا فقر ميست اندالچو يميا فقرات اندسو نو ميغواغوا معناتنو. اشي اراتنياو اراتنياو مناله ورجلاني تحابا في الله اجتمع عليه وتفرق عليه سبحان الله العظيم. هلت مؤمنوش انا هلت مسلموش لا الله بلو يتوددو لا الله بلو توددو لا الله بلو إلا يعيالو يعني اندو اشافرين بلو دين الفلقم كالي كمسمرو كوتا يعني كفنقتي بزهنو من اللي ينجي مسلم كهونو اسكذا الالم وندما ما شنت ارغو يميهدو هلت سوتش انزيه دمو بتام الله تعالى يمسطاچو نو رجلان تحابا تفاقروا هلت سوتش مؤمنوش لمدو يتفاقروا لا الله في الله اجتمع عليه يتغنانيوت با الله نو يتفاقروت لا الله نو يعني يتواددوت يعني ሁለታቸውም ተውሂድ በተውሂድና በዒባዳ ከአላህ ጋር ስላሉ ነው ለአላህ ብሎ የሚወደው ለአላህ ብሎ የሚጠላው ሁለት ወንድማማችነት የአላህ ወንድማማችነት ያላቸው يقول سبحانه وتعالى فاذا قضيت الصلاه فانتشروا في الارض وابتغوا من فضل الله يهم بلال اذا لالله بلن نوادد ወንድሞች ለምሳሌ انا اقول ابو انس اخي كالكو صدق ማለት ነው خلاص اننا ابو انس يميلياين انداچن ككفره بيتشا نو يميلياين انداچن كدينو افنغطو مطفو نغر كسرى بيتشا نو انجي የኔ ወንድም ካልኩት አለቀ። አላህ ሱብሓነሁ ወተዓላ ማህተም አደረገለት። ልክ እንደ ወንድሜ እኔን ለኔ እንፈልገው ለሱ ፈልጋለሁ፣ ያኒ እምመከር እመክረዋለሁ፣ የሚያስፈራ አስፈራረዋለሁ። ምክንያቱም ለአላህ ብዬ የወደድኩት ወንድሜ ነው። እነዚህ ሁለት እስከ እለተ ሞታቸው በዚህ አይነት ከቀጠሉ በዛ ጥላ ስር ይቀመጣሉ ይላል። አምስተኛው والخامس ورجل دعته امرأة ذات منصب وجمال فقال إني أخاف الله. بتاعهم كبار نقر نو عندت قنجو سيت يمتامر سيت كترو بيتسب ترو قنزب يالات يتمارج يهونتشو سيت راسوا ودها له افلقها له بلا لزينا كتراتشو اللهم إني أخاف الله كالي يهسو يو በጣም በጣም ከነዛ የተመረጡት ጥላ ስር የሚቀመጡት ሰዎች ናቸው አሉ። ورجل دعته امرأة ذات منصب وجمال فقال إني أخاف الله. قال العلماء دعته يعني ጠራችው ጋበዘችው أي طلبته لفعل الفاحشة والزنا يعني የስጋ ስሜቷን ልታረካ የጠራችው وهذه أول الدواعي في هذه الخصلة. مجمّرية من دنو الطلب جاء منها السوانو يقابزة شونجي السوان اللم واندموش لب بلو إني عندي سيتين يتكتات تلكو ودشالو منامن لبيك تفاه اللات كذا ولا أمبيك عليك خلاص ألاقنياتم راسي بتواتم يعني قن السوانو يتقلبشو. أحسن مثل لنقراتشو بتانطر اكزامبل بزي يمتكسو سيدنا يوسف عليه الصلاة والسلام. زليخاء القاونا انتفا سبات بروش زقتا راسوانا استكاكلا شتو تكبتا سسلب سلبسا قونجي ناس تفلقها له انقبازي من يتابيتي على تشوسوانيش እንዲያው ማስፈራራችሁ እኔ ንግስት ነኝ አንድ ነገር ካልከ አሳስራለሁ ምን ታዲያ ተሰጠችው እንብያለ እንደገና ሲሮጥ ቀሚሱን ቀደደችው። እንግዲህ ፍላጎቱ ከሷ ነው ከሱ አይደለም። ይሄ አንደኛው ሸርጥ ነው። ጥላ ስር እንድትቀመጥ ከተፈለገ ራስዋ ና ያለችው ነው። طيب ሁለተኛ من الدواعي انها ذات منصب بتقام عند زليخاء بوتا علات جنزب علات يطرو زر انت النج مدير نج علق انج هلا في نج. طيب ثالثا هي ذات شرف ومال يجنزف سو نج يتللق بالبات لجنج. أرتنيو أنها ذات جمال بتقام قنجونج يترو بيتسب بالبي انتنج اندقنا هلا فينة ألات اندقنا راسوانو يتقلبج ولا يمتنع عن ذلك مع وجود هذه الدواعي إلا قلبا عظم الله فيه وخافه الله وخاف الله سبحانه وتعالى. ندزي اينت سطوتا انبي يميلو الله ان يفر بچالو ادلم دي وندموچ قنجو جنزب يالات يتمارچ كطرو بيتسب اني يفلغها الله وده الله بلا ست يعني ست طرا انبي يميلو الله ان يفر بچانو قالو. وقال إني أخاف الله يهن يمثل قبجة تدرقلت إني الله انفر له يا لالو. يحتمل أنه قالها بقلبه ممكن بلبو يا لو نقر له الاتشلال بلبو إني الله انفر له انبي بلواتي هدال ليزجر نفسه راس لما سفرات إني بلبو له الاتشلال يا لو. ويحتمل أنه قالها بلسانه ليزجرها ወይም ደግሞ ለሷ በአፍዋ በፊትዋ እኔ አላህን ፈራለሁ አልፈልግም ሰይድና ዩሱፍ እንዳሉት انه ربي احسن مثواي معاذ الله እኔ አላደርገውም የኔ ጌታ ነው እና አላደርገውም ፈራለሁ ያለው በአፍህ ልትላት ትችላለህ እንድታስፈራራት ወይም በልብ ልትለው ትችላለህ ራስን እንድታስፈራ እንድታስፈራራ المهم الله فرتو يتوات طيب وقوله ذلك فيه دلالة على شدة خوفه تمام من الله تعالى كما تقدم بيانه إذن المرأة راسوا فلقها له فقرا له بلا كل أزقاجتها ناكالج إيماني اللو بتشانو كزيه ودو حالا ملونجي ደካማ ፍጥረት እንደኔ እንዳንተ ሆነ በዚህ ዘፈቃል እንጂ ከዚህም ሸሸው የለም እንላለን ስድስተኛ ورجل تصدق بصدقة فأخفاها حتى لا تعلم يمينه ما تنفق شماله عند سو صدقة ستة انا በጣም اخلاص ያለውنا يلني سموኝ የሚለው ነገር ስሜት ያለውም عند مثال سيمثلوا نبياتن بقن اجو يسطو غنزب لصدقه انكون سو ليايو غرا اجو انكون على ييتشم يكنايا نو اجاچنا يايم لكن قرب اندي ادرغوت نبياتن منالو بقن اجو يسطو صدقه قن اجو غرا اجو انكون لما يت هايتشلم يعني فيري سيكريت ارغو باخلاصنا بخيفيا يسطو نغر نو بعض العلماء يرى ان الزكاه تعلن علماء تشو بصدقهنا بزكاه ليتهون يتناغروا الزكاه تعلن وان الصدقه نخفيها صدقه كونه بسر بمستر نوطاولن زكاه كونه جن يعني ممكن بيفا انتتاوطاو تشلاله حلو الزكاه تعلنها ليرى الناس ለምንድነው ዘካት በይፋ በግልጽ የምትሰጠው አሉ يقولون ليرى الناس ويتذكروا انه زكى ام لم يزكي ዘካት ስትሰጥ ህዝቡ ያየ ከሰጠ እነዛ ሀብታሞች እንትን ዘካት የሚያወጡ ያስታውሳሉ እረ ዘካት እኮ ገለ እየሰጠ ነው እኔ እኮ ዘካት አላወጣሁም ብሎ ወደ ነፍሱ እንዲመለስ وقال بعضهم يعني بعضهم منالوا الحديث لا يذكر ذلك واخفاء جميع الصدقات والزكوات افضل ان نتعلم منالوا لا صدقه يهن زكاه يهن بمستير سوسايح بتسطنو يتمرطوالو وقال المتوسطون بمحكل يالو علماءش منالوا يكون حسب الحاجه ان لزم الامر اعلنها والا اخفاءها والاخفاء افضل يا زكاه قدام انجدي يمياكراكرو يالو يا زكاه نو انجي يا صدقه ما بمستير بيهون السو نو طرو يا زكاه جن حسب ايش اسمه يعني عند هنا تاو نو اني زكاهو يدبكو يدبكو كسطهو كفيتي لاي بزو زكاه يالا وطوالونا انديت يوقو يميلو نجر كمتا ዘካቱ ሰው ይያየህ በልብህ ግን በእخلاص ቀጥ ትልና ዘካቱ ሰው ይያየህ ትሰጣለህ ምክንያቱም ሰው እንዲማር يقول سبحانه وتعالى في سورة البقرة ان تبدوا الصدقات فنعم ما هي يعني صدقه ሰው ይያየህ ብትሰጥ ልብህ ቀጥ ካለ በእخلاص ምንም አይደለም ማለት وان تخفوها وتؤتوها الفقراء فهو خير لكم بمستير كسطاتشو دمو يبلط انو ويكفر عنكم من سيئاتكم والله بما تعملون خبير على الله سبحانه وتعالى سلازي اهون مهكلنياو مندنو زكاتو بمستير ست صدقاون بمستير ست جن ملائكت لما استلاله كفل لك بيفا اوطيتشي بزو سو انتن لي هون نو كالك دمو من ما ادلم الهال ومن حيث النظر كينوغن بشكلاتاتشن ميزان كمزان نو فإن في صدقة السر بمستير مستت صدقة صوست تلالك في عيداوش اللوت بمستير ستسات صوست تلالك في عيداوش اللوت بخلاف صدقة العلانية يعني بيفا سوياييه كمستت بمستير يمتسات أو صوست تقموش اللوالو عندن يو ففي صدقة السر بمستر يمتهوت أو سر صدقة إيصال الخير والنفع للفقير وسد حاجته وهذا يتحقق في الصدقة العلن وفي الخفية يعني سو اندي تتكم بصدقة وبزكاة بصدقة من دزهنا بزكاة من دزهنا سو يتكم بتال سو يايه ست سو سايه دمو ست هلتو عندنا يه عند تقمونه عليه هلتنيا أن صدقة السر أقرب إلى الإخلاص سو سايه صدقة كسته ود إخلاص يقرب نجر السنو وأبعد عن الرياء يولين سمولين يمبالو أي كربهم آتكهم سوستنيا تكمالو في صدقة السر مراعاة الحال الفقير واحترام لشعوره بمستير ستاوت أو صدق أو صدق أو هون زكاتو لسوية وستسات أو كبرون تأبكه نوم تسات أو كبرونا بحرياتو سميتو ستر رارقه نوم تسات أو لا سيما المتعففون نزان اليوم دهام هنا تشو سولي أوك أتشو مما يفلقو الله يتقسى تشو بقرآن للنزا ستسات بمستر بتسات نوطرو لو مكناتهم بيفا كستها تشو عند السدر بنا متاسبه ومكناتهم سواتشو يايو اقليكو سدك او سدي اقليكو اقليكو زكاة ستو سدك اصدقو سيبال سنت كيلون دمي قد لبات سويو نا يفيتون وها ايات ابكوونو الالو طيب أنه يأخذ الصدقات من أمن صدقة كوي وسدال بلو سولي أواردوتنو لأن تدمو ما شاء الله صدقة كو ستوالي ببالنو سلزي يزي يدهان كسمة تسبر يدهان انتن مستيرات توتا وقد امتدحهم الله الله دمو بقرآن نو يتقساتشون نزال يتاوكو يما يفلقو دهوش يقول سبحانه وتعالى للفقراء الذين أحصروا في سبيل الله لا يستطيعون ضربا في الأرض يحسبهم الجاهل أغنياء لا يستطيعون ضربا في الأرض يحسبهم هبتام سيايات شو يعني النزية تبقى أكو هبتام مشنا شو يالله شو نو بلون يحسبهم مكناتهم سويو عندي سانتيم يلوم قن يميل بسو نصهنو يش أما ونصهنو سونتو تصور يتبترنو مسجد بتلون ميقباو الزقيت هنا ميوت أو كمسجد يمي بلا وترم قبنه إن من يلال يهكوها بتامنا ويلال مكنياتو إن سودها مهنا تشون للتوق وسلم ما يفلقونا ويلال يحسبهم الجاهل يما كسو يهكوها ألوك ونزب لم نستطوع لنسد جاهل أغنياء من التعفف تعفف صدات نصحنا كسو على مفلق يسو جنزب على مبلات يلا تشو سميتنو تعريفهم بسيماهم ملكتها لا تشو يدبك قالو الشاشة قالو إنيا إنيا إنيا أيلوم ستون ستون ستون أيلوم تعريفهم بسيماهم لا يسألون الناس إلحافا النزيهن فلق فلا لقا تشو النزيه دمبنيا دمبنيا هنفق رأى النسونا تشو إلان أنا النزي سوش اللي واردوا ما يفلقوا أنت متى إنك زكاتنا وإنك صدقنا وبتلو وبسو زند أو واردت كويلة له فالأفضل والله أعلم صدقة السر ولكن صدقة العلن أفضل في أحيان تقتضيها المصلحة أندان دقزيقن صدقة بيفا سوياييه مستأت مصلحة كان له فائدة كان له تكم كان له أدرقوا كان يكون مثلا المتصدق ممن يقتدى به لمثال هبتام سوالي بالدينو انا سو سنكايه يكتلال سو سلم يودو እሱ ካደረገ ሰውን ተከትሎ ያደርጋል እንደዚህ ከሆነ አለ ወተንበዒቱ አልሂመም አላል ኢንፋቅ እሱ ከተሰደቀ እሱን የሚወዱ አሉ ዝቅዝቅ ያሉ እንትን ትንሽንሽ ይሰደቃሉ ምክንያቱም እገሌ እኮ ተሰድቀዋል ሊባል ነው الناس إذا رأته ينفق كما يحصل في بعض نعم عندنا زي بتعم نال لندزي آه والله عندنا زي لمسال سب سبع هنو استي جنزب لمسكين نواتا اسكي لمسكينوش نواتا من أم سبال إني أسر شبر بيال له كالي أندو ترونه وهنا قر ليلا دومو انتي كسوبتاش ما نتسات الله إني ما አስር ሺህ ብያለሁ ይላል ያ ደግሞ ትንሽ ብሎ والله እንግዲህ አንድ ሺህ ሊሰጥ ነበር ላኪን ምን ነረግ እንደገለ ሰጥቷል እንዴት እንደሱ ዘንድ እንዴት አፍራል እኔም 5000 ብር ሰጥቻለሁ ይላል ለዚህ ፕሮግራም ፕሮፓጋንዳ ለሰደቃ ለማውጣት እነዛ ስስታሞች ሀፍታሞች ከኪሳቸው ገንዘብ ለማስወጣት ከተፈለገ ያ መሪ ሆነው ወይም ደግሞ ሰው የሚወደው ሰው በይፋ ሲያወጣ ነው አሉ። ጥሩ አይደለም ይሄ ነገር? والله ጥሩ ነው። طيب በጣም ቆንጆ ነው ታይተዋል ደግሞ። قال النبي صلى الله عليه وسلم من سن في الاسلام سنه حسنه فله اجرها واجر من عمل بها الى يوم القيامه. نعم يتكسته لنغراچو ወንድሞች አንድ ቀን ነቢያችን በመስጊድ ቁጭ ብሎ ያሉ ሶስት ሰዎች በጣም የከፋቸው በጣም የራባቸው በጣም የተቸገሩ ሰዎች መጡና ያ ረሱላህ እነዚህ ሰሃባ ገንዘብ እንዲያዋጡልን እባክህ ንገራቸው እኛ የምንበላው የምንልሰው ነገር የለንም ምናምን ሲሉ ነቢያችን ምናሉ አዩህ ሰሃባ ለነዚህ ፈቂሮች እነዚህ ማን ነው የሚረዳቸው እባካችሁ ገንዘብ አዋጡላቸው አሉ ነቢያችን ሰሃባዎቹ ዝም አሉ ሁለተኛ ተናገሩ ነቢያችን ባካቹ ገንዘብ አጥቷላቸው የሚበሉት ነገር የለም ዝም አሉ ሰሃባ በሶስተኛው ጊዜ አንዱ በአንዲት ኪሳርጎ እንዴት የመሰለ ገንዘብ አመጣና ለነቢያችን ሰጣቸው ነቢያችን በጣም ደስ አላቸውና እሱን ተከትሎ እሱን የሚወዱ ሰዎች ተነሱ ገንዘብ አመጡ ነቢያችን ምን አሉ من سن في الاسلام سنه حسنه اي سنه حسنه بدع حسنه يميلت نزي صوفياوچ كذب نو من سن في الاسلام سنه حسنه يعني يموت سنه هيوت البسو ينساو يح كسو بحالا يدرغوت ين عينت سرا بميزان حسناته يهونال من نو يدرغو سويو صدقه ياله نغر نو اديس نغر ادلم صدقه صدقه مستت ነቢያችን ያዘዙት አላህ ያዘዘው የድሮ ነገር ነው በሁሉ አንቢያ ያለው ነው ሰደቃ እሱ ግን ምን አደረገ ህዝቡስ ዝም ሲል ሁለት ጊዜ ሰሃባዎቹ ዝም ሲሉ ጀማሪ ሆነ ሱና ከዛ ቀጥሎ የመጡ ለራሳቸው አጅር ወስደው ለሱም አጅር ይጨምሩለታል ይህ ማለት ነው እንግዲህ እና በይፋ መስጠት ትርጉም አለው طيب ሁለተኛ ትርጉሙ ደግሞ ምንድነው መሰላችሁ ሁለተኛ ጥቅሙ አንድ ሰው ሁሉ አመት ዘካት ያወጣል ላኪን ሰዎች አሉ የማያውቁት ዘካት እንደማያወጣ አያውቁም አብዛኛው ሰው አያውቅም አሁን እኔ ማን ያቀኛል ዘመዶቼ አያውቁም ወሮበቴቹ አያውቁም ወደኞቼ አያውቁም ዘካት እንደማላወጣ አያውቁም ስለማያውቁ ምን ይሉኛል ترى شيخ ابراهيم زنبلو ملفلفو زكات كو ياوطا ميلالو ونتاچو نو مخنياتوم اياقوم سلم ماياقو نو نيغنا اوطالو لمثالي ادلم سلازي بيفا باوطاو نو راغن التمام نبر سوا يامنيو ادلم بهاميتا ايرسانيو نا يهم تقمالو ارا اي دومو زنبلو انتن بحر الاسلام طرو سو يمسلني نبر او زكات اوطو تو كو ياقم انديت اوك ايتنو اناقم دي غديتا مايت اللب انتي እንደዚህ የሚሉ ሰዎች አሉ። ከነሱ ሀሜታ ትድናለህ። ወልዓለን ፊ ሰደቃ ይኽተልፉ ቢኽትላፍ አልአህዋል ወላሁ ተዓላ አዕለም። የመጨረሻው ሰባተኛው ወረጁሉን ዘከረ አላህ ኻሊያን ፈፋደት ዐይናሁ ይህ ደግሞ በጣም የተመረጠ ሰው ነው። ብቻውን በመስጊድ ሆኖ፣ ብቻውን በተዘጋ ሩም ሆኖ፣ ብቻውን በቤቱ ሆኖ ማንም ሳያየው ሳይሰማው የአላህን ትልቅነት፣ የጀሀነብ ነገር፣ የጀና ነገር፣ የነቢያችን ናፍቆት፣ የአላህን ናፍቆት ይዞት እምባ ከወጣ ከአይኑ፣ ይህ እምባ የወጣበት አይን ጀሀነብ አይነካውም፣ ወይም ደግሞ በጥላ ስር ይሆናል በየውም አልቅያማ አሉ። ቃለ አልቁርጡቢ ቁርጡቢ ምን አለ? ፋደት ልአይን ማለት አለ ቡካኡሃ وهو على حسب حال الذكر مالكس مالتنا عليه مالكس دمو إلا يال بحسب ما ينكشف له من أو من أوصاف من أوصاف الله سبحانه وتعالى لمثال الرزاق يميلو يا الله سم أستنتنو يا سبع الله سبحانه وتعالى كونو مرزقه الله زناب بازبكو إني نموت نبر يا لكسر أوكي مثلا ينكشف له يعني غضب الله سبحانه وتعالى الله سيكوتا مريتن قلبت اكون ميادرو الله سيكوتا نزينو ميادرو يفرعنا يالكسال هنا تنيا سوچو ونجل سيادرقو يا يا اتشوال ونجل ببزا سيد الرق يا انتي ما أرحم الله الله كو رحيم كونو أزان كونو يوله بفرنسا أقر يتأمد درقو ونجل أدي سابا يعلو نزيد الريوش مي أدرقوت ونجلوش زمبلون مي أهاتشو أي أرحم الراحمين الله رؤوفنو رحيمنو لطيفنو بلو يا لكسال المهم كالله فراتشانا ወይም ደሞ አላህን ለማየት ያለው ጉጉት ጀና ለመግባት ያለው ጉጉት በዚህ ምክንያት ያለቀሰ ይላል። طيب اذا በዚህ አይነት ያለቀሰ وهكذا يتلون الذاكر بحسب ما يذكر من الاسماء والصفات نا يتلون الذاكر عند يميالقس سو عندي الله فراتشا عندي الله بمودد ليلة قزي نبياتشن بمنافق يعني سلنافق عشو سلنافق وتمالتنو عند عند قزي دمو يعني يا عباد يباروتشن سرانا الله رحمة سياي يا لكسر نا يتنعي نقرنو إلال. طيب والبكاء يا أخوة بكاء مالك أسمالت የመጨረሻ ንግግሬ ነው። ይህ ማልቀስ ማለት هو من شيمة المؤمنين يمؤمن تلك شلمات ነው بل هو من دأب الأنبياء بل يا نبيوش بحرياتنا تكبر ነው نبيوش بمولو كسيدنا آدم جمرو اسك رسول صلى الله عليه وسلم نبيوش رسولوش بكائين نبرو يالقصو نبر انجدي انت فاندي هون كو سو متهن هون متوان منيلا دي ምንድነው የሚያለቅሰው ደሞ እንደሴት ያለቅሳል እንደዚህ ወንድ አይደለም ዝም ብሎ በቃ ጀና ጀሀነም ያለ ያለቅሳል ኡፍ ለከ ወቱፍ በፊትነው ቱፍ የምንለህ እንግዲህ ነቢያችን ሴት ናቸው ለትና ቀን የሚያለቅሱ የነበሩ ዑመር ኢብኑ ኸጣብ ሴት ነው ኢሳ ኢብኑ መርየም ሴት ነው ሙሳ ኢብኑ ዒምራን ሴት ነው እነዚህ በሙሉ ያለቅሱ ነበር እንዲያውም የወንድ ሽልማት የወንድ ውበት ግርማ ማልቀስ ነው። ነቢያችንም ምን አሉ? في حديث صحيح عيناني لا تمسهما النار ሁለት عين አሉ جهنم የምትባል ነገር አይቀርባቸውም عين بكت من خشية الله الله انفرتا እንባ ያወጣች عين አንድ ነች وعين باتت تحرس في سبيل الله ولتني عين دمو في سبيل الله يمواغو طور وتدرچو بمولو تنيتو سويو قومو عينو نافتتو طلات اندايمطا سيطبق يادري انزي هولتوم بالله فراچا يالقسنا يطور انتنون سيطبق يادري انزي هولت عيني الله جهنم اينكاچوم قالو እና እነዚህ ናቸው ሰባት ወንድሞች መጨረሻ ታዕሊቅ የምለው ምንድነው? መጨረሻ ኮሜንት አለኝ ያልኳችሁ፣ ሀል ኑሓዊሉ አነኩነ ዋሒደ ምንሁም፣ ከነዚህ ሰባት አንዱ መሆን አቃተን? እረ ምን አይነት ሰነፎች ነን? ከነዚህ ሰባት አንድ ብቻ ከሆንክ እኮ ነገ የውመል ቅያማ ጥላ ስር ነው የምትቀመጠው ብዬ ኮሜንት ከመስጠት በኋላ ጥያቄ ላቀርብላችሁ። አይሁም አስሀል ፊ ራእይክ፣ ባንተ አስተያየት ከነዚህ ሰባት ነቢያችን የጠቀሷቸው ቀላሉ ምን ይመስልሃል አንተ ብዬ የዛሬ ሙሓደራ በዚህ አጠቃልለዋለሁ። እንሻ አላህ ማይኩል እናንተ ወላሁ አዕለም ወሰለ ላሁ ዓላ ነቢይና ሙሐመድ ወዓላ አሊሂ ወሰሕቢሂ አጅመዒን። جزاكم الله خير أستاذ، خير الجزاء. والله إني أستعيت أستاذ لنيا بنيا إيمان درجة بنيا ليفل إنديني إنديني مالتهم يميك اللو سوالي كاسن ست دبك أن مستطو بطعم إزينو ممكن أعطم ليلو يه مالك سيمي لو አሁን የተጠቀሱት ነገር በሙሉ ለምሳሌ እኒ አኻፉላህ ብሎ በጣም ውበት ያላት ሴት ጠርታውን ቢያለ ይህን አሁን የተጠቀሱት ነገሮች በሙሉ ስድስቱ በእኛ ሌቭል አላህ ያጠንክረን እንጂ ከባድ ነው ባይ ነኝ። ግን ይሄ ማንኛውም ሰው ልንሰራው ከፈለግን ካቀድን ከወሰነ ሶዲቃ ደብቆ መስጠቱ በጣም ኢዚ ነው። እኔ በግሌ ከወሰንኩ ማንኛውም ሰው ማለት ነው ከወሰነ የሚያደርገውን ነገር አለማሳየት ደብቀን መስጠት አላሁ ተዓላ ምናልባት ከነዚያ ሊመድበን አላህ ያሳካልን ያግራልን። ይሄ ቀላል ነው። ሌላው ሁለተኛ ደግሞ ኢንሻአላህ አሁን ካስተማሩን ማለት ነው ይሄ ገለል ብሎ ከአላሁ ተዓላ ወዓይኑን በከት ያሉት ይሄ ወላሂ ልክ ባለፈው ሱረቱል ሙልክ ላይ እንደተማርነው ጋር ተመሳሳይነት ያለ ነው። ኢነ ለዚነ የኽሸውነ ረበሁም ቢልገይቢ لهم مغفرة وأجر كريم يا رب مكناتهم إيه غيب يملو نجر يا أخي رأو قد يسعي هون زيهو بدنيا لاي عندان دون دم عندان سويت لنور يشلع لك سوفيت مالك سو إزينو عندهم منظومة سمتهم مالك سو كبزون دم وشالو معنى أي قبايتهم والله إني باقر أشنا استوسع له أي بلو مالك سوال له منا من دين وترقم وبتلو لا يعرف دم سو دي سسرع له بچاي مالك سال له سكسك بلو مالك سال ግን ከሰው ተደብቆ ማልቀስ አላህን ፈርቶ አሁን የአላህን አዞማ የአላህን ሀያልነት የአላህን ረህም አዛኝነቱን አሁን በተጠቀሱት በሙሉ ተደብቆ ማልቀስ እና አላህን ፈርቶ ከማዕሲያ መቆጠብ ከሰው ፊት ልትቆጠብ ይችላል። ብዙዎቻችን ልንቆጠብ እንችላለን፣ ምክንያቱም ስማችን እንዳይጠፋ ማለት ነው። ግን ሐቂቀተን በሱረቱል ሙልክ ባለፈው የተማረው ማለት ነው إن الذين يخشون ربهم بالغيب لهم مغفرة وأجر كبير يالو كسونا تقلب على بساعات كل نجر تمشاش تولت عند زليخة مالت إني أخاف الله مالت حقيقة يا إيمان ممزنيا وهنا نجي بزوة شاشنا ده كسو في تافران من زمن من الطورو سوة من المسلا جن سو قلل لكالات أكوابي منهم نجر زور زور بلايتن بزو نجر ما ترابسن فلقال جن يا إيمان ملكيو عن አሁን ከነዚህ ከሰባቱ ከተመደቡት አላህን በብቸኝነት ማልቀስና ከአዝ ማንም ሰው ሳይኖር ተደብቆ ሁሉም ነገር ተመቻችቶለት ከማዕሱያ ራሱን ማቅጠብ ይሄ የኢማን መለኪያ ዋና ነው። እና ኢንሻአላህ ደግሞ አንድ መጥቀስ የምፈልገው ነገር ኡስታዝ፣ ይቺ ተሐባ ፊላህ የምትለው ቃላት ብዙ ወንድሞች ዳዒዎችን እንደናንተ ያለውን ኡስታዝ ዑለማዎችን አጨንቅሮ የሚያው ወንድሞች አሉ። ይህ ወህብያ ይላል የተለያየ ስም ይሰጣሉ። በሆነ ምክንያት ብቻ ሶላት ይስገድ መስጊድ ይምጣ ምን ይምጣ ምንም እንትን ደንታ የላቸውም። ግን በሱ ሚዛን እነሱ በሚስማሙበት ቦታ ስለሚገናኙ ብቻ ገና በሩቁ እጃቸውን ሰው ወላሂ ፋክት ነው የምነግራቸው ወንድሞች፣ ገና በሩቁ ሲያየው እጁን ያውለበልባል። ሀሙንገል ሲያገኘው ሀግ ያደረገዋል። ወላሂ እንዲሁ እንድጠፋህ ምናምን ይላል። ግን ቃል አላህ ቃል ረሱል የሚልን ሰው የማይወዱ ሰዎች አሉ። ግን እነዚህ አይነት ሰዎች ሲገናኙ ለአላህ ብዬ ነው የምወድህ ይላሉ። የሱ ጋር ማች የሚያደርግለት ስለሆነ ብቻ። ግን ይችን ምንድን ለማለት ነው የፈለጉት ኡስታዝ? ይችን የውመል ቂያማ የውመላዝብለ ኢላዝብሉ ከሚቀመጡት ለአላህ ብለው የተዋደዱ ናቸው የሚትለውን ቃል ይዘው ግን ዑለማዎችን ይጠላሉ። ቃል አላህ ቃል ረሱል የሚል ሰው አይወዱም። የተለያየ ስም ለዑለማዎች ይሰጣሉ። በተለያየ እነሱ ግሩብ ስለሆነ ብቻ ግሩብ ለይተው ኢኒ ወላሂ ለአላህ ብዬ ነው የምወድህ ይባባላሉ። አትታለሉ ወንድሞች፣ ወላሂ በኡስታዝ ፊት ነው የምነግራችሁ። ይቺ ሐዲስና እናንተ የምትሉት አንድ አይደለም፣ ጭራሽ አይገናኝም፣ በፍጹም አይገናኝም። እኔ ስለገጠመኝ ነው ኡስታዝ ይሄን መንሽን የሚያደርገው። በተለያዩ ቦታዎች የሚገናኙ በግሩብ የሚገናኙ ወንድሞች አሉ። ሲገናኙ ሀግ ይደራረጋሉ ምን ምን ምን ይላሉ። ግን ቃል አላህ ቃል ረሱል የሚብል ወንድሞች፣ እስር ቤት የገቡ ወንድሞቻችን ዓሊሞችን እስር ቤት መግባታቸው ያስደሰታቸው ወንድሞች አሉ። ወላሂ ልንገራችሁ በምን ግን በሌላ ቦታ ሲገናኙ ለአላህ ብዬ ነው መወድ ይላሉ። እና ከእናንተ ከምታስቡት ጋር እናንተ ወንድሞች እንዲህ አይነት አለ አመለካከት ያላቸው ወንድሞች ይህን ጊዜ ብትፍቁት ይሻላችኋል። ለአላህ ብሎ መዋደድ በጉሩብ አይደለም፣ በጎሳ አይደለም። እና ይሄ ነገር ዱንያ እናንተ እንደምታስቡት አይደለም። ይሄ በጣም ዘ ሃይስት ሌቭል እኮ ነው። የውመል ቂያማ እዚያ ህፃኑ ልጅ የሚያሸብት ቀን እዚያ እንትኑም ወንበር ላይ ጥላ ላይ መቀመጥ እንደዚህ በቀላሉ የሚገኝ ነገር አይደለም። ያንተ ጓደኛ ስለሆነ በሆነ ቦታ ብቻ በሆነ ጉሩብ ያንተ ጉሩብ ስለሆነ ለአላህ ብዬ ነው የምወድህ ማለት እንኳን ያንን ቦታ መድረስ ቀርቶ እንደውም ሌላ ነው እንትኑ ላይ። እና ይቺ ነገር አታታላችሁ። ይህን እንደ አይነቱን ቆሻሻ ከልባችሁ ውስጥ ያለውን ቀርፋችሁ መዋደዱ ሊከሊመቱላህ ምንድን ነው በላ ኢላሃ ኢላላህ የተመሰረተ መሆን አለበት። ቻይና ይሁን ሀበሻ ይሁን ማን ይሁን። እና ኢንሻአላህ እንዲህ አይነቱን ነገር የቆሸሸ ቀልባችንን እናጽዳ ለማለት ነው። ብዙ ወንድሞች ስላሉ ነው ኡስታዝ ይሄን መንሽን የማደርገው። ቃል አላህ ቃል ረሱል የሚብል ሰው አይወዱም። ግን በተለያየ ጉሩብ በመገናኘታቸው ለአላህ ብዬ ነው የምወድ። ሶላት ይስገድ መስጊድ እንታ ዘይዶን ኬር ብቻ በአመት አንድ ጊዜ የሆነ ቦታ ሲገናኙ ለአላህ ብዬ ነው የምወድ ጠፋህብኝ ምናምን ይባባላል። ግን ቃል አላህ ቃል ረሱል የሚል ሰው ከፊታቸው ቢያወት አይወዱም። እና አትታለሉ ነው የምላችሁ። እንዲህ አይነት ወንድሞች እዚህ ውስጥ ካላችሁ የምትሰሙኝ ከሆነ ወላሂ ነው የምላችሁ፣ በጉሩብ ያንተ ጉሩብ ስለሆነ ቃል አላህ ቃል ረሱል የሚል ሰው የተለያየ ለዑለማዊ ስም እየሰጣችሁ እምጠሉ በጉሩብ ስለተገናኘ አንተ ጋር ማች ስላደረክ ብቻ ለአላህ ነው ብዬ የምወድህ ላ ወላሂ ይህን ደረጃ አታገኝም። እና ምንድን ነው ደረጃው የሚያስገኘው ይህን ደረጃ? መጀመሪያ በዲን አልኢስላም በሶላት በሁሉም ቀጥ ያለ መሆን አለበት። አብዛኛዎቹ ይሄን የሚባባሉ ሶላት አይሰግዱም። ኡስታዝ መስጊድ አታያቸውም፣ ግን በሆነ ቦታ ላይ ሲገናኙ ለአላህ ብዬ ነው የምወድህ ይባባላሉ። እና ይሄ ነገር እንደው አያታላችሁ ነው የምላችሁ። እና ኢንሻአላህ ጀዛኩም አላሁ ኸይር ኡስታዝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሜ ኑር ሐሰን እውነትህ ነው። አሁን ያልከው ነገር በጣም እውነት ነው። እየተከሰተ እያየ ነው እየሰማ ነው ነው በዘር በጎሳ በስሜት ለአላህ ብዬ ነው የምወድህ። ይህ ነገር አዲስ አይደለም የነበረ ነው፣ አሁንም አለ። በጣም ያሳዝናል ነገሩ። አልመሐባ ፊላህ ማዕሩፍ ነው። በአቂዳ በሱና በሁሉ ነገር የተዋደዱ ነው እንጂ አንድ ሰው መንዙማ ያደረገ ሽርክያት የሞላው መንዙማ ሲያደርግ የሚያመረቅንህና የሚያስለቅስህ ሆኖ ለአላህ ብዬ ነው የምወድህ ስትለው፣ ይህማ እኔ እንጃ ምን እንደሆነ አላቅም። ሰውየው የሽርክ እየተናገረ ነው፣ የሽርክ ስራ እየሰራ ነው። ብዙ ቢድዓ ያደረገ አላህ ብዬ ነው የምወድህ የሚባባለው የስሜት የጎሳ የዘር የዝምድና ከገባበት የአላህ መሆን ቀርቶ የሌላ ነገር ነው የሚሆነውና ይህን በጣም እንትን ነው አስቀያሚ ነገር ነው ለማለት ነው። እሺ አሁን ሉባባና አብዱ ዑስማን ትንሽ ቅርታ አድርጉልኝና 5 ደቂቃ ልውሰድ። ልቅደመችን ልቅደም ነው የምለው አንድ ነገር አለ ከናንተ የምጠልበው ወንድሞች እንግዲህ ይሄን አሁን ከናንተ የምፈልገው ነገር የምትችሉት ነገር ነው እንብ እንደማትሉኝ አቃለሁ ስለዚህ ብዙ ምሁራን አላችሁ በአሜሪካ በአውሮፓ በካናዳ በአውስትራሊያ በምን በምን ብዙ ምሁራንና የቴክኒክ ሰዎች አላችሁ ቀላል ነገር ነው የሚጠይቃችሁ ከባድ ነገር አይደለም እሱ ምንድነው ዛሬ ሼክ መሐመድ ሐሙዲን ታቃላችሁ አይደለም ፈትዋ የሚሰጡ የነበሩ በዚህ ሩም በስራ ምክንያት አሁን በፓልቶክ ብዙ የለውም እና ባለፈው ሳምንት ሁለት ቀን አብረን ነው እዚ ሳውዲ አረቢያ ነው ያለው አሁን አፍሪካ ቲቪ ለመቅረጽ መጥቶና ዛሬ አብረን ነው የዋል ነው አብረን መሳበላን ከኔ ጋር ነው ያለው ቤት ስንጫወት ምናምን ስለ ዳዕዋ ስንነጋገር እንዲያውም ዛሬ ማታ የኔ ደርስ እሳቸው ሊወስዱት ጠየቅኳቸውና በጣም በጣም ትልቅ የሆነ እንትን አለኝ ያለ ስራ አለኝ እንትን ስብሰባ አለኝ ምናምን ብለው ተደር እና አብረን ነው የዋል ነው ዛሬ ስንነጋገር አንድ ነገር ጠቀሱልኝ እኔ በጣም ቆጨኝ ያ ነገር በጣም አሳዘነኝ ነገሩ እሱ ምንድን ነው ያ ሼህ አሉኝ እኔ ያንተን ዳዕዋ እከታተላለሁ ሁለተኛ ነገር ብዙ ካሴቶች አለ ብዙ ሙሐደራዎች አድርገሃል በፓልቶክም በአፍሪካ ቲቪም በካሴትም ብዙ ነው ያለሃልኝ የሚያሳዝነው ግን እስካሁን ድረስ የራስህ ዌብሳይት አለመኖር ትልቅ ኸሳራና ትልቅ እንትን ነው አንጥፋት ነው ይህ ነገር አሉኝ እኔ አሉኝ ሼክ መሐመድ ሐሙዲን የሚለው ዌብሳይት አለና እኔ ጠቅላላ በካሴትና በቪዲዮ በአፍሪካ ቲቪ በፓልቶክ ያደረኩት በሙሉ እዛ ተቀምጠዋል ፊቅህ በፊቅሁ ተፍሲር በተፍሲሩ ሲራ በሲራው ተቀምጠዋል እዛ የሼክ መሐመድ ሐሙዲን ደርስ የፈለገ ወደ ሌላ ሳይት አይሄድም ለምሳሌ አሁን የኔ ቢላል ሾው የሚባለው ብዙ በዩቲዩብ አውጥተዋል ይህ አርቺቭ ምናምን የሚባለው በብዙ የሚቆጠሩ የኔ ደርስ እዛ አውጥተዋል እንደገና ትግርኛ ዳዕዋ የሚባል አለ እዛም አማርኛም ትግርኛም ብዙ ተቀምጠዋል ሰው ግን በዛም በዛም ከሚኮበልል የሼክ ኢብራሂም ካሴቶችና ደርሶች በሙሉ ፍሮም ኤ ቱ ዘድ በሼክ ኢብራሂም ዌብሳይት አሉ ተብሎ ሁሉ የለ የሼክ መሐመድ ሐሙዲን የፈለገ ደግሞ ሼክ መሐመድ ሐሙዲን ዌብሳይት አላቸው ጠቅላላ ከትንሽ እስከ ትልቅ እዛ ዌብሳይት ላይ ተቀምጠዋል እና እስካሁን ድረስ ይህን ነገር አለማረግህ በጣም ዘግይተሃል በዚህ አይነት ከሞትክ እኮ ከስረሃል አሉ ወላሂ ማልቀስ ብቻ ነው የቀረኝ እውነታችሁ እውነት ነው አልኩት በቃ እስካሁን ድረስ የኔ ዌብሳይት አድርጌ አለ አሁን አንድ ተነስተው አለ እኮ ሊለኝ ነው አዎ አለ አርቼ ብታይ ታገኛለህ ቢላል ሾው ብታይ ታገኛለህ እዛም ብታይ ታገኛለህ እሱ አይደለም ነገሩ እሱ እንትን ግን የሼክ ኢብራሂም ዌብሳይት ካሴቶቹ በሙሉ እዛ ይገኛሉ የሼክ መሐመድ ቢ የሼክ ሐመድ ሙሳ በሼክ መሐመድ ሙሳ አህመድ ሙሳ ዌብሳይት በሙሉ ይገኛል የሼክ ሰዒድ በሙሉ የእሳቸው ደርስ ደግሞ በዛ ዌብሳይት ይገኛል ይህን ነው የፈለጉ ሼክ መሐመድ ሐሙዲን በጣም አመሰገንኳቸው ዛሬ ሌሊት ኢንሻአላህ ወንድሞችን እጠይቃለሁ ባለሙያ አሉ ይህን ዌብሳይት እኔ ዌብሳይት አለኝ ግን አሁን አንድ አመት ሁለት አመት ስለተውኩት እኔ እንጃ ጠፋ ሼክ ኢብራሂም ሲራጅ ዶት ኮም የሚለው አሁን ብፈልገው አጣሁት ስለዚህ አደራ የምለው አሁን በጣም የምለምናችሁ ለዚህ ባለሙያ የሆኑ ሰዎች ዌብሳይት በስሜ እንዲከፈት ሁለተኛ ደረጃ ያሉ የፓልቶክ ይሁን የካሴት ይሁን የምን ሁሉ እዛ ዌብሳይት እንዲወርድና ህዝቡ በሙሉ እንዲጠቀም እኔም ራሴ ስሞት ተዝናንቼ እንድሞት የኔ ዌብሳይት አለ የኔ ጥረትና የኔ ትግል በሙሉ እዛ ዌብሳይት አለ አልহামዱሊላህ በሰማው ቁጥር አጅር ይመጣልኛል ብዬ በኡፈይታ እንድሞት ይህን ነገር ብታረጉልኝ ትልቅ ውለታ ነው እንግዲህ ልድገመው ለምሳሌ እንበል ሉባባ እንደ ምሳሌ ነው ማለትቹ የኮምፒውተርና የቴክኒክና የእንትኑ ችሎታ አላት ዌብሳይቱን ትከፍታለች ከአንዳንድ ሰዎች ተባብራ ዌብሳይቱን ትከፍትና ታጸድቀዋለች እዛ። እሺ፣ ከዛ በኋላ ይመጣና አንዱ ያሉ ካሴቶች በሙሉ የተቀዱና ያልተቀዱ በሙሉ እዛ ዌብሳይት። ይህ እንግዲህ በግሩፕ ነው የምታደርጉት፣ አንድ ሰው አይደለም። በግሩፕ ሆናችሁ ዌብሳይቱ ይከፈታል። ያለው ደርስ ለሚቀጥለውም ብዙ መቶ ብዙ ሺ እናደርግ ይሆናል አላህ እድሜ ከሰጠን፣ እዛ ይከተታል። ለሰውም ጥሩ ነው። ወደዛ አይኮበልልም። ኸላስ የሻው ብራይም ፈልገህ ግባ። የፊቅህ ይህ ነው፣ የተውሂድ ይህ ነው፣ የሲራ ይህ ነው፣ የተፍሲር ይህ ነው ብለው እዛ ተቀምጠዋል። እና ሼክ ሙሐመድ ሐሙዲን ጀዛሁ ላሁ ኸይር ዛሬ አጥብቀው ነው የነገሩኝ፣ እንደዚህ ካላደረክ በሙሉ አመታት የጣርከው ጥረት ከንቱ ይሄዳል አሉኝ። እና ይህን ነገር የሚተባበረኝ ማን ነው? ይህን ጥያቄ እንግዲህ እስቲ ኮሜንቱ ይቅር ለዛሬ ኮሜንቱ ትንሽ እናዘግየው ና ይህን ነገር እስቲ ተባበሩኝ ና ማን ነው ዌብሳይቱ ሊከፍት ያለው? ዌብሳይትም ሊሆን ይችላል ሼክ እብራሂም ስራጅ ዶት ኮም ይባል። ለስንት አመት የተካሄደ ከዛ ችላ አልኩት። ኔ ችላ ስላልኩት ጠፋ። እንዴት እንዳደርጓችሁ ህይወት እንደምታለብሱት አላቅም። ሺማይክ ፍሬ ወንድሞች